ምዕራፍ 3 ክፍል 6 ደጋሜ ድምጽ። ገጣሚያን አንዳንድ ቃላትን ሐረጋትንና ድምጾችን በስነኞቻቸው ውስጥ በተደጋጋሚ ሲያስገቡ ይታያሉ። አንዳንዱ ቃላትን ሌላው ሐረጋትን ወይም ረዘም ያሉ ያረፍተ ነገር ክፍሎችን የቀረው ደግሞ የተወሰኑ ድምጾችን በመደጋገም ሐሳቡን ይገልጻል። ድግግሙ በተገቢው መጠን አውቆ የተደረገ ከሆነ ለግጥሙ ሙዚቃዊ ምትን የማስገኘት ስልታዊ ጠቀሜታ ከማስገኘቱም በላይ ለሚባለው ነገር አጽንኦት ይሰጣል። በግጥም ውስጥ አንድ ድምጽ በተከታታይ ቃላት ተደጋግሞ ሲገባ የሚከሰተው ዘይቤ ደጋሜ ድምጽ ይባላል። ይህን ዘይቤ በውል ለማወቅ የሚከተሉትን ምሳሌዎች እንመልከት። አባሮ ለመያዝ ሮጦ ለማምለጥ፣ ታግሎ ድል ለማድረግ ተምሮ ለመብለጥ፣ ተፈጥሮን ለማዘዝ ለመግዛት ለመንዳት፣ ከምርቱ ለማፈስ ከምንጩ ለመቅዳት፣ አምሮ ለመታየት ጠጉርን ለማበጠር፣ ያስፈልጋል ቀድሞ ሰው ሆኖ መፈጠር። በዚህ ግጥም በሶስተኛው ስንኝ ውስጥ ያሉትን ቃላት ስንመለከት ተፈጥሮን ከሚለው የስንኙ መነሻ በኋላ የገቡት ሶስት ቃላት የሚጀምሩት በአንድ አይነት ድምጽ ማለትም በለ ነው። የሚጨርሱትም በተመሳሳይ ድምጽ ነው። እንዲህ ያለው ከሁለት በላይ ተከታትለው የሚመጡ ቃላት በተመሳሳይ ድምጽ መጀመር ወይም መጨረሻ የዚህ ዘይቤ ዋነኛ መልክ ነው። የነገሬን ውሉን አጥብቆ ለማሰር፣ ታደረ ሲበላ ሲጠጣ ሲጨፈር፣ ምን እንደደረሰ ሲነጋ ባስጠይቅ፣ ተተረተረ አሉኝ ቋጠሮም ሳይጠብቅ። በዚህኛው ግጥም በአንደኛው ስንኝ የነገሬን ውሉን የሚሉት ቃላት መድረሻ ድምጽ አንድ ነው። ሁለተኛው ስንኝ ላይ ሲበላ ሲጠጣ ሲጨፈር የሚሉት ሶስት ቃላት መነሻ ድምጽ አንድ ነው። በተጨማሪ ሲበላና ሲጠጣ የሚጨርሱት በተመሳሳይ አናባቢ ድምጽ ነው። እነዚህ ድምጾች ተከታትለው በመምጣታቸው የድርጊቶቹን ተከታትሎ መፈጸምና መደጋገም ከማመልከታቸውም በላይ ለግጥሙ ሙዚቃዊ ቃና የተለየ ስልት ሰጥተውታል። ቀጥሎ በሰፈረው አይኔ ዝምታ ጋግርት በሚለው የደበበ ሰይፉ ግጥም ደጋሜ ድምጽ ዘይቤን በስተመነሻም በስተመድረሻም እናገኛለን። አዬ የኔ ዝምታ ጋግርት አይወለድ ቃል አጥንት፣ በከተማው በገጠሩ በአምባው በሸለቆ በዱሩ በየቄው በየድሩ፣ ኡታ ሲቀልጥ ሪታ ፍጥረት ባንደበት ሲማታ፣ ሆን ብዬ በጆሮዬ ላይ ተኝቼ የልቤን ወያኔነት ቀጥቼ፣ ፍርሃቴን አብሮ አደጌን ተማጥኜ፣ እኔው የኔኑ ድምፅ ተሰቅቄ፣ እኔው የኔኑ ልሳን አፍኜ፣ ሲጎነትሉኝ ጸጥ ረጭ፣ ሲነካኩኝ ጭጭ መጭጭ፣ አዬ የኔ ዝምታ ጋግርት አይወለድ ቃል አጥንት። በዚህ ክፍል መግቢያ ላይ እንደ ተጠቀሰው ዘይቤዎች እዚህ የተጠቀሱት 12ቱ ብቻ አይደሉም። እነዚህ በብዙዎቹ ደራሲያን ስራዎች ውስጥ በሰርካዊነት የሚያገጥሙ ናቸው። ከነዚህ ሌላ ብዙ ዘይቤዎች ያሉ መሆናቸውን ልብ ማለት ያስፈልጋል። ግጥም እንዴት ይነበባል? አንድን የስነ ግጥም ስራ ለመረዳት ወይም በውል ለመገንዘብ ትንተናዊ ንባብ አስፈላጊ ነው። እነ ኤድመንድ አልቮልፕ እንዳሉት አንድ ግጥም የተዋጣለት የኪነ ጥበብ ስራ ሲሆን ለአንባቢው በአንዳንድ ገጽታዎቹ ለየት ያለ ገጠመኝ ስለሚሆን አንባቢው ግጥሙን ሙሉ ለሙሉ ለመረዳት በጥልቀት ተንትኖ ማጤን አለበት። አንድን ግጥም ላይ ላዩን ብቻ በማየት ሙሉን መረዳት አዳጋች ነው። አጠቃላይ ቅንብሩን ጠልቆ መመርመርና ማስተዋል ከራስ ገጠመኝ ጋር በማዛመድ ውስጠ ምስጢሩን ፈልፍሎ ማጤን ያሻል። የገጣሚውን ሐሳብ በውል ለመገንዘብ ግጥሙን በቅንጅት የፈጠሩትን አለባውያንና የሐሳብ መግለጫ ዘዴዎች በጠበቀ አስተውሎት መመርመርና ያቀነጃጀት ስልታቸውን መገንዘብ ያስፈልጋል። አንድን ግጥም አንብቦ ለመረዳት ከሁሉ አስቀድሞ የቃላት ምርጫውን መመልከት ያሻል። የቃላቱን ደረጃና አውዳዊ አገባብ፣ የቃላቱን አይነት፣ የቃላቱን የአደራደር ስልትና የሐረጋቱንና የአረፍተ ነገሮቹን አቀነባበር እንዲሁም እነዚህ በአንድ ላይ ተቀነባብረው ያስገኙትን ቅርጽ በውል ማጤን ይገባል። ምሰላውንና የምሰላውን ዘዴ በውስጡ የሚገኙትን ዘይቤዎች አይነትና የዘይቦቹን ተግባር በተጨማሪ የግጥሙን ድምጸት ማለትም የግጥሙ ተናጋሪ ለሚገልጸው ጉዳይ ወይም ገጸ ባህሪ ያለው ስሜትና አመለካከት የሐዘን፣ የምሬት፣ የደስታ፣ የአድናቆት፣ የአሽሙር፣ የማሾፍ ወዘተ መሆኑን መገንዘብ ያሻል። በአጠቃላይ እነዚህ ሁሉ ተቀናጅተው የፈጠሩትን የገጣሚውን ያጻጻፍ ስልት በውል ማወቅ ግጥሙን ስናነብ የምናተኩርባቸው ቁም ነገሮች ናቸው። ለምሳሌ የሚከተሉትን ሶስት ግጥሞች አንብበን ለመረዳት በዋናነት ምን ምን ነገሮች ላይ እናተኩር እንደምችል እንመልከት። አንዲቱን ቀዘባ፣ እንደ ሐምሌ ወራት ፊቷ ጭፍና ለብሶ፣ እንደ መኸር ድርቆሽ ልብሷ ተልከስክሶ፣ አየኋት ለየኋት አንዲቱን ቀዘባ፣ ዝንጥፍ ዘና ብላ እንደ መስክ አበባ፣ ፊቷ ጭፍና ቢለብስ ልብሷ ቢልከሰከስ፣ ግና ስግው ሆኖ ውበት ተደብቆ፣ ታየኝ ተገለጠ ድንገት አሸብርቆ፣ ልብሷ የባላገር አየሯ ገጠር፣ ኩለንታዊ ውበት ይዛ የምትኖር፣ አየኋት በመስኩ ወደ ገጠር ሄጄ፣ ተፈጥሮን ስፈልግ ተፈጥሮን ወድጄ፣ ነባይ አባይ ማለት በተፈጥሮ ቤት፣ አንዲቱ ቀዘባ አክሊል የውበት፣ ያልተዳፈነችው በሰው ሰራሽ ፈሊጥ ከንቱ ፈንደላላ፣ አየኋት ለየኋት የገጠሯን ስንድቅ የገጠሯን አፍላ። ነሐሴ 1954 ዓመተ ምህረት። ይህንን ግጥም በውል ለመረዳት በዋናነት ቀዘባ፣ ስግው፣ ኩለንታዊ፣ ነባይ አባይ፣ ከንቱ ፈንደላላ፣ የገጠሯን ስንድቅ የገጠሯን አፍላ የሚሉትን ቃላትና ሀረጋት ፍቺ እንዲሁም የፊቷን ጭፍና መልበስ፣ የልብሷን መልከስከስ፣ የውበቷን መደበቅ ምስጢር መገንዘብ ያስፈልጋል። በመጀመሪያው አርኬ የሚገኙት አነጻጻሪ ዘይቤዎች ውስጥ ያሉትን ተነጻጻሪዎች፣ ገላጭና ተገላጩን እንዲሁም ሰበበ ንጽጽሩን ለይቶ ማወቅና የዘይቤዎቹን ተግባርና የፈጠሩትን ምስል መረዳት፣ በዘይቤዎቹና በቃላቱ የተፈጠረው የእይታ ምስል መሆኑንና አየኋት፣ ገጠር፣ ልብሷ፣ ተፈጥሮ የሚሉት ቃላት መደጋገማቸውና ድግምግሙም የፈጠረውን ግመችነት መረዳት ያሻል። የግጥሙ አጠቃላይ ድምጸት በአንድ በኩል የማድነቅ በሌላ በኩል ደግሞ የማዘን መሆኑንም ልብ ማለት ያስፈልጋል። የራስ የገጠር ገጠመኝ በተለይም የክረምትና የመኸር ጊዜ አየር ሁኔታ እንዲሁም የገጠር ውበት ግጥሙን ለመረዳት እቁጥር ውስጥ የሚገቡ ናቸው። መምህሬ፣ እኔ ዲያቆን ሆኜ እሳቸው ደብተራ የደብር አለቃ፣ ምኞታቸው ነበር በጥበብ ተክኜ ለቅኔ እንድበቃ። እኒያ የእኔ መምህር ከልብ እንዲገባኝ ይጨነቁ ነበር፣ ሲያስተምሩኝ ዜማ ደረትና ድፋት፣ ከልቤ ሳስማማ አራራይ ከጭረት። ወደ ቅኔው ግባ ዜማው ይብቃህና፣ በልዝረፍ እንግዲህ መንገዱ ይኸውና፣ ሞክር ሊህና ብለው ሲተውሉኝ ዘረፋው አቃተኝ። እሳቸው ሲዘርፉ አንዱን የማይገድፉ፣ ስልቱን ስላወቁ ድንቅፍ አይላቸው አይስቱ አይዘንቁ። እኔን ግን ቸገረኝ ድንግርግር እያለኝ። በዚህ መምህሬ በተሰኘው ግጥም ውስጥ ከቃላቱና ከዘይቤው ባሻገር በዋናነት የሚተኮረው በውስጡ በተነገረው የቅኔና የዜማ ትምህርት፣ የዲያቆንና የደብር አለቃ፣ የቅኔ መምህርና የቅኔ ተማሪ ግንኙነት ላይ ነው። የግጥሙ ዋነኛ የሀሳብ መግለጫ ቅኔ ዘረፋ ነው። ይህ ሀረግ በፍካሬ ፍቺው የሚያመለክተው ሌላ ትርጓሜ ስለ አለ ሊተኮርበት ይገባል። በተጨማሪ የተማሪው በጥበብ መካን፣ የመምህሩ ዜማ ማስተማር፣ የመምህሩ ቅኔ እንዲዘርፍ ማደፋፈር፣ የመምህሩን ዘረፋ ለመግደፍና ስልትን ማወቅ፣ የተማሪው ዘረፋ ማቃትና ድንግርግር ማለት ግጥሙ ሲነበብ ልብ የሚባሉ ሀሳቦች ናቸው። እነዚህም በመገንዘብ ነው በግጥሙ ሊተላለፍ የተፈለገውን ዋነኛ ሀሳብ ለመረዳት የሚቻለው። ያልታደለ አበባ። አበባ ለቀሰ አለቀሰ ልጄ፣ እንደ ቅጠል ረግፎ ጠውልጎ ከደጄ። አለቀሰ አምርሮ ውስጡን አሳርሮ፣ ደም ስሩን ገትሮ አንጀቱን አንፍሮ። አለቀሰ አበባው የአይኑ ምንጭ ደርቆ፣ እንባው ደም ተሾመ ደምነቱን አውቆ። ድፍን ክረምት በጋ ድፍን ቆላ ደጋ፣ ድፍን አመቱን ተረታ ልቡን ታመመ ጭንቁን። አበባው ተጎዳ ሞሰቡ ደረቀ፣ ከታች እድሜ ከዳው ከላይ ቅስሙ አለቀ። አያኝከው የለው ወይ አይጎነጨው፣ አፈሯም ገፋችው ኋላ ልትውጠው። አበባው ተከፋ ጌጥነቱን ነፍጎ፣ ለራሱም አልበቃ ኮሸሸ ጠውልጎ። ዘመንን ጠየቀው ምን በደልኩ አለው፣ زمن تقيما عيد أي قيم بلو أبابا مهونون كراسو أمسلو أبابا ونتبا تافرة تششيغو لافرو قبرة ودمدرو سرقو سوالاس قيما سرات الرقما فترة الكسسة هقالا فرسة أبابا تقنية إزياو تملسو بچون تولدو بچون الكسو بچون نقود بچون تتقسو يهنغتم كلايس نملكتو يمينا قرو سلا أبابا تكل مهونون ناوك ألن أبابا انباوس كيدرك ألكسال مريتون ياسمال مريتنا بسوتون سيقلس باينا هلينا چننيو ألن يغت مودم ساتم يهازننا يتكازي مهونون نقنا الزبالن كغت أمن ياتشن اندم يتاوكو أبابا اندين الدرغيت سيفاتسم سميتون ألكسو سيقلس سامتنا ناوكم غت أميوغن አበባው እንዲያለቅስ አድርጎታል የገጣሚ ዋንኛ ጉዳይ ስለ አበባ ለመጻፍ አለመሆኑም የተገነዘብነው ነው በአበባው የሚጠራው አበባው ወክልና የቆመለት ሌላ የተገፋ የተጎሳቆለ ነገር መኖሩን እንገምታለን በተለምዶ አበባ ውበትን ወይንም ቁንጅናን ሲወክል ነው የሚታወቀው እዚህ ግን ገጣሚው ስለ ውበት ስለ ቁንጅና ለማውራቱን እንገምታለን ገጣሚው አበባን አድጎ ተምሮ ለቁም ነገር በክቶ ራሱንና ወገኑን ሊጠቅም ይችል የነበረ ነገር ግን በርሃብ በመሰቃየት ባጭሩ የተቀጨን ወጣት እንዲወክልለት የተጠቀመበት ይመስላል በተምሳሌ ዘይቤ ግጥሙ ለምን ተምሳሌትነት እንደቆመና ስለምን እንደሚናገር ለማወቅ ግጥሙን ከተጻፈበት ዘመን አንጻር መመልከት ያሻል አንድ ደራሲ የሚጽፈው ከመሐበረሰቡ ዑነታ በመነሳት መሆኑ ግልጽ ነው ገጣሚው ያልታደለ አበባን የጻፈው ከማህበረሰቡ ሁኔታ በመነሳት መሆኑ ያስታውቃል መጽሐፉ በ1978 ከመታተሙ ቀደም ብሎ በ1977 አብዛኞቹን የሀገሪቱ ክፍሎች የመታደርቅ ነበር ይህም ብዙ ሰዎችን ለረሃብ አጋልጦ ነበር በይበልጥም በረሃብ የተጎዱት ህፃናትና ወጣቶች ናቸው ይህን አሰቃቂ ሁኔታ ነው ገጣሚው አበባን ተምሳሌት በማድረግ የጻፈው ማለት ይቻላል አበባ ደማቅ ውብና ማራኪ ነው እዚህ ያለው አበባ ግን ለውበትና ለድምቀት ሳይታደል ባጭሩ የተቀጨ ነው ባጭሩ የረገፈ ነው ግጥሙ እንደ አበባው ደምቀው ማህበረሰቡን መልሶ የሚያደምቁ ለጋዎችን ያነሳው ግጥም እንደ ዝሩው ጽሑፍ ባንድ የንባብ ብቻ የሚገነዘቡት አለመሆኑን ብዙዎች ይናገራሉ ግጥም የረቀቀ ምናባዊነት ያለው የስነ ጽሑፍ ዘር በመሆኑ ተደጋጋሚ ንባብን ይጠይቃል ይህን ጉዳይ በሚመለከት ሁለት ጻፊዎች የሚከተለውን አስፍረዋል በመጀመሪያ ግጥም ሲያነቡት ስሜት ይሰጣል ያስደስታል ነገር ግን ባንዴ ሁሉንም ለመገንዘብ አዳጋች ነው ያንዴ ንባብ የሐሳቡን ምንነት ብልጭታ ሊያሳይ ይችላል ዋናውን ጉዳይ ግን ቆይተን ነው ልንረዳም እንችለው ግጥም በላታዊ ጋዜጣ እንደምናነበው ዜና ባንዴ ንባብ የምንገነዘበው አይደለም ከብዙዎቹ ዝሩ ጽሑፎች የሚለየው በርጋታና በዝግታ በተመስጦ የሚነበብ መሆኑ ነው በርግጥ ሁሉም ግጥሞች ክብደት አላቸው ማለት አይደለም አንዳንዶቹ በመጀመሪያው ንባብ ሊገቡና ስሜታችንን ሊነኩን ይችላሉ ነገር ግን ብዙ ጊዜ ግጥሞችን ደጋግመን ስናነባቸው ነው ያዙትን ጉዳይ ልንገነዘብ የምንችለው አንድ ሰው አንድን ግጥም በሚያነብበት ጊዜ በመጀመሪያ ንባቡ የግጥሙን አጠቃላይ ሐሳብ ለመያዝ ይችል ይሆናል ይበልጥ ለመገንዘብ ግን ከላይ እንደተገለጸው መላልሶ ማንበብ ያስፈልጋል ግጥምን ይበልጥ ለመረዳት አንባቢው ራሱን መጠየቅ ያለበት ጥያቄዎች አሉ። የመጀመሪያው ጥያቄ በግጥም ውስጥ ያለው ተናጋሪ ማን ነው? የሚናገረውስ በምን ሁኔታ ውስጥ ሆኖ ነው? የሚል ሲሆን ሁለተኛው ደግሞ የግጥሙ ዋንኛ አላማ ምንድን ነው? የሚል ነው። የግጥሙ አላማ ታሪክ መንገር፣ የሰውን ጠባይ ማሳየት፣ ትዕይንትን ቁልጭ አድርጎ ማሳየት፣ ስሜትን ወይም ድባብን መግለጽ አንድ አይነት አመለካከትን ወይም ሐሳብን ማስተላለፍ ሊሆን ይችላል አላማው ምንም ይሁን ምን ዋናው ነገር በውል ለይተን ልናውቀውና በአምሮአችን ልንይዘው ይገባል የግጥሙን ዋንኛ አላማ ከተገነዘብን በኋላ ደግሞ በሶስተኛ ደረጃ የምንጠይቀው ጥያቄ የግጥሙ አላማ በምን ዘዴ ወይም ስልት ተንጸባርቋል ይሆናል ግጥም በሚነበብበትና በሚጠናበት ጊዜ በአንባቢ ዘንድ መታወስ ያለባቸው ጥያቄዎች ብሎ ፔሪ ሎረንስ ከዘረዘራቸው ውስጥ የሚከተሉት 12ቱ በዋናነት ሊጠቀሱ ይችላሉ። አንደኛ ተናጋሪው ማን ነው? ምን አይነት ሰው ነው? ሁለተኛ የሚናገረው ለማን ነው? ምን አይነት ሰው ነው? ሶስተኛ ግጥሙ የተነገረበት አጋጣሚ ምንድነው? አራተኛ የግጥሙ ጊዜ ቀንና ሰዓት ወቅት ዘመን መቼ ነው? አምስተኛ የግጥሙ ቦታ ቤት ውጪ ከተማ ገጠር አገር የት ነው? ስድስተኛ የግጥሙ ዋነኛ ትኩረት ምንድነው? ሰባተኛ የግጥሙ ዋነኛ ጭብጥ ምንድነው? ስምንተኛ ግጥሙ የተነገረበት ድምጸት ምንድነው? ዘጠነኛ በግጥሙ ውስጥ የሚታየው የቃላት ምርጫ ምን አይነት ነው? አስረኛ በግጥሙ ምን አይነት ምስሎች ይገኛሉ? 11ኛ በግጥሞቹ ውስጥ ዘይቤዎች አሉ ወይ? ካሉ ተግባራቸው ምንድነው? 12ኛ የግጥሙ ምጣኔና ምት እንዲሁም አሰነኛኘት ምን ይመስላል? መልመጃ። አንደኛ አንድን የስነ ግጥም ስራ ምሉ ሊያሰኙት የሚችሉት ምን ምን ናቸው? ሁለተኛ ቀጥሎ የሰፈሩትን ሁለት ግጥሞች ምትና ምጣኔ የተስተካከለ መሆን አለመሆኑን በመልክቶች በማሳየት የሐረጎቹንና የስንኞቹን ቅንብር ግለጹ። ሀ ከጎጆ ያጠገብ አንዲት ሰጎናለች ብቅልም ይያለች ታስቸግረኛለች ደሞ ትከንፋለች ሰገግ ሰገግ ብላ የሐሩር ቀዘባ የንስሳ ሰቀላ ብቅልም አትበይ እመቤት ሰጎኔ ገብተሽ ተቀመጪ ጥጉ ላይ እንደኔ ለ ደግና ክፉን ይያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ እስኪሞላ ከርሱ ካልቀረበለት ህሊናው ወቀሳ በምን ይበልጣል የሰው ልጅ ከንስሳ። ሶስተኛ ከዚህ በታች የሰፈረው አጭር ግጥም ውስጥ በፍካሬ ፍቻቸው የገቡትን ቃላት ለይታችሁ በማውጣት ፍቻቸውንና በግጥም ውስጥ ያላቸውን ተግባር ግለጹ። እናንተ ገበሬዎች በፊት ተማከሩ ረማሞን ክርዳድ ሲናገር ሲናር እንዳትዘሩ ገና በሽፍኑ ፍሬ ሳያፈራ ጨፍጭፎ ቆራርጦ መጣር ነው ላሞራ ይህን የመጥፎ ዘር የባህር ማሽላ ነቃቅሎ ማጥፋት ነው መቼ የማይበላ። አራተኛ ቀጥሎ በሰፈረው ግጥም ውስጥ ቅመሙ ወለላ ደመና ዝናቡና ጭዳ የተሰኙት ቃላት ለግጥሙ የሰጡትን ግመችነት አስረዱ። እስ በሱ ሰው እንጂ ቅመሙ ጉዳይ ጉዳይ ሳይሆን ጉዳይ ማስታመሙ ሰው እንጂ ወለላ ሐሳብ ጠኔ ሲሆን ረሃብ የሚከላ ሰው እንጂ ደመና ሰው እንጂ ዝናቡ ነገር ማለዘዙ ጥልን ማለዘቡ ሰው ለሰው ጭዳ ነው ደሞ ሌላም አለው ሰው መቼም ብዙ ነው አልፎ አልፎ ከውስጡ ሰው በመሆን ቅጡ ሲያውቅበት መጎድጎድ ሐቅ ሊቀብርበት ሊተናኮልበት ሊጠማመድበት እና ሌላም ሌላም በጣም ሌላም ሌላም ሌላ ሌላ ሌላም። አምስተኛ የሚከተለውን ግጥም ከቃላት ምርጫ አንጻር በመመልከት አጠር ያለ ትንታኔ ስጡ። ታየሽኝ በእንባዬ እንባዬ መስታወት የልቤ ብሌን ናፍቆቴ ቢበዛ አቅርቦ ፍቅሬን የሐሳብ እርካታ ናፍቆት የሚያገን ገሚስ ሐሴት ሆኖ ገሚሱ ግን ሐዘን ታየሽኝ በእንባዬ ናፍቆቴ ቢበዛ ሁለንተናሽ ሁሉ በውበት በለዛ እንባዬ ሲያቀርብሽ ሐሴት ሲፈጥርልኝ ሐዘን አስከትሎ በናፍቆት በራሮት ልቤ እንዲህ ነው ሁሎ ሁነሽ ቀረሽብኝ የስሜቴ ልባንጅ ማዕዛው አይድረስ ማዕዛው አይጥፋ አይዳሰስ ግርጃ በእንባዬ ታየሽኝ አንቼ ናፍቆት ክምርቴ ኮለል ብሎ ወርዶ ጠብ ቢል ከፊቴ ዘለለት እንዳይሽ የሐሳብ ስዕሌ እቀመጣለሁኝ ዘውትር በወየሌ ናፍቆት አገንፍሎት እንባዬ ቢፈስም አንቺን አየሁበት የሰቀቀን ቅርስም ውበትሽ በእንባዬ እንባዬ እንባዬኔ ከውበትሽ ጋራ ይየውላለሁ በናፍቆት ስመራ መልክሽን በእንባዬ ሳየው ዘውትር እባክናለሁኝ በናፍቆት ጠልሜ ለመኖር ስጥር። ስድስት ቀጥሎ በሰፈረው አጭር ግጥም ውስጥ አነጻጻሪና ተለዋጅ ዘይቤዎች ይገኛሉ። ሁለቱ ዘይቤዎች ለግጥሙ የሰጡትን ረብ ግለጹ። እንደ ድግስ ስጋ ተጥዶ በጎላ እሳቱ ሲፈጀው ውሃው ሲጎነፈው ነበልባሉ በስቶ እያፍለቀለቀው ጥሬ ሆኖ ቢቀር ጠብቆ ቢገነትር ብስለቱ ቢያጥጠው ማን ነው ተጠያቂው? 7 በዘይቤ ሐሳብን መግለጽ ማፈንገጥ መሆኑ ተወስቷል። ይህን ሐሳብ 2 ምሳሌዎችን በመስጠት አስረዱ። 8 በሚከተለው ግጥም ውስጥ ያሉትን ዘይቤዎች ለይታችሁ በማውጣት ስማቸውን ተናገሩ። አመለጠ፣ አለፈ ጊዜያቱ፣ መልኬ ተቋቆረ፣ ፊቴ ተባለተ፣ ነጎደ ወራቱ፣ ጥርሴ በላለዘ፣ አካሌ ለተተ፣ አይኔ ደፈረሰ፣ ጸጉሬ እንደሻሽ ነጣ፣ ረግቼ ሳልቆም ልቤ እንዳለቀሰ፣ ቀልቤ ቀልብ እንዳጣ፣ ነይ ብሎ ሲጣራ አልጠጋ ብየው ጊዜ ሄደ ሮጠ፣ አመለጠኝ ትዳር እኔን ገሸሽ አርጎ እርሱ ፈረጠጠ፣ ከመሸ በኋላ ዛሬ ባባረረው እኔስ ብከተለው ዞር ብሎ ሳያየኝ እየተሳለቀ ጭራሽ እያፌዘ ፈረጠጠ ጥሎኝ እንቡጦቹን አክፎ ሸፍኖ ተጓዘ። ካንዱም ማርሳል ቀንስም ሁሉንም ስቃርም አንድ ሁለት ተባለ ተቆጠረ ቀኑ ቢጤውን ሳያገኝ ልቤ ሽሙን ሙኑ። 9 ቀጥሎ በሰፈረው ምስጢር በተሰኘው ያረጋይ ሰይፉ ግጥም ዋነኛው ሐሳብ ምንድን ነው? ምስጢር ምድራዊን ቆቅልሽ ፍቿ ጊዜ ሞት የተወላገደች መንፈስ ለማታከት ጉዞዋ አዝጋሚ ተፈጥሯ ስውር ሬትናት መራራ ሲሻት ወለላማር አብሯ ኗሪ ሆና ቢያዩትማ አትሰማ ሲተዋት ፈላጊ ሌትና ቀን ደክማ ሁሉ ታዛዧን ነው የላት ተቋሚ ድርጓን ተቀባይ ብያኔዋን ሰሚ ውሸት ሲሏት እውነት እውነት ሲሏት ውሸት የማታስተማምን ለምስክርነት ምስጢር ህይወት ብቻ ቢማስን ቢማስን ሰው ያልደረሰባት ንጹህ ሲሏት እድፍ ሲንቋት ጻዳ ሲጠሏት አፍቃሪ ሲቀርቧት ምትጎዳ ሲማጸኗት ንፉክ ሲወቅሷት ችሮታ የምታጎራብት እልልታ እንኳይታ የምታፈራርቅ ጸሎት ከቱማታ ምስጢር ህይወት ብቻ ወዳጅም ጠላትም ደመኛ ባላንጣ የነፍስ ቤዛምናት የመረገ መጣ ሩቅናት ረቂቅ ምስጢር ህይወት ብቻ። 10 የገጣሚያን የመሰላሰል ትልያያል የዚህ መለያየት መሰረቱ ምንድነው? 11 የሚከተለውን ግጥም ከቃላት ምርጫ አንጻር ተንትኑ። ፀሐይዋ ስትሞተው ወደ ጥቁረቱ ባደላ ቅላት የደመና ቅላት በዚህ በኩል ወገቧን ተጠቅልላ የማቷ ፀሐይ ሰተተተት ሰመጠች እየተወች አሁንም በዚህ በኩል የጋራውን ጥቁረት የጋራውን ጥቁረት ተንተርሶት የደመናውን ተቅላሎት ያን ተቅላሎት እየለወጠችው ወደ ክስመት ክስመቱን ወደ ጥቁረት ጥቁረቱን ወደ ጨለማነት ቀስ በቀስ አሰመጠችው ዓለምን በዳፈናው ተወችው እና እኛውም አየነው ዓለመኖርን አየነው ኳሉበት መጥፋትን ባዶነት ተፋጠነው ቀረነው በማግስት ተስፋ የህይወት ኃይሉ እሱ ነው። 12 ቀጥሎ የሰፈረው የፈቃድ አዘዘ ግጥም 3 አርኬዎች አሉት። የያንዳንዱ አርኬ ዋነኛ ሐሳብ ምን እንደሆነና በመጀመሪያው አርኬ ሃርመኒዋ በሶስተኛው አርኬ ደግሞ ኔቸር የተሰኙት ቃላት በግጥሙ ውስጥ ያላቸውን ተግባር ባጭሩ አስረዱ። ለህይወታዊ ሚዛን ለሀብት ብቻም አይደል ችግኙ መፍላቱ ለሀብት ብቻም አይደል ዛፉ መተከሉ ጥዱ መኮትኮቱ ቺባሃ መጽደቁ ማደጉ መብዛቱ ለንዋይ ብቻ አይደል አይደል ብቻ ለውበት ለሃርመኒዋ እንጂ ሚዛን ለመጠበቅ የታላቋን ህይወት ለሰው ብቻም አይደል ዛፍ መትከል ሚስጥሩ ጎሽ ያለመቀንጠስ ያለማረድ ውል ያለው ጥቅሙ ነው እንጂ ለአውሬው ለእንስሳው ለከብቱ ለአሳው ለትሉ ለጽዋት ለተክሉ ለአፈር ለተራራው ለድንጋይ ለዛፉ ለህይወት ሰጪው ቅመም ለዝርያ ሁሉ ኔቸር በመትፈጥረው ሰዎች በሚሰሩት በሁለቱ መሐከል ሚዛን ለመጠበቅ ሚዛን ለመደልደል እኔና አንተና አንቺ አንድ አንድ ዛፍ እንትከል። 13 የሚከተሉት ግጥሞች ስለ ሙዚቃ የተገጠሙ ናቸው። የመጀመሪያው ከከበደ ሚካኤል ሙዚቃ በከፊል የተወሰደ ሲሆን ሁለተኛው ከሰይፉ መታፈሪያ ሙዚቃ ጥምጽ ነው የተወሰደ ነው። ሁለቱን ግጥሞች በቋንቋ አጠቃቀማቸውና በይዘታቸው አነጻጽሩ። ሙዚቃ ፈልቀሽ የተገኘሽ ከሹበርት ራስ ከቤቶቨን ናላ ከሞዛርት መንፈስ ከሾፐን ትጋዜ ከያሬድ ልቡና ማዛም የሞላብሽ የፍስጭት ቃና ረቂቋ ድምጾይ ውቢቷ ሙዚቃ ንጽህት እንደ ፀሐይ ውብ እንደ ጨረቃ የጨዋታሽ ለዛ የድምጽሽ ፍስሃ የመንፈስ አረቄ የነፍስ እህል ውሃ አገርሽ ገነት ነው ሰፈርሽ ሜደን በሰማንሽ ቁጥር ባሳም መንገድ ሄደን ታጫውቺናለሽ በህሊና ቋንቋ ነፍሴ ካንቺ ጋራ በመተዋወቋ ትሽቆጠቆጣለች ድምጽሽን ስትሰማ ጠባይ ሲገለጥ በምድራዊ ዜማ ከገነት መንጭቶ ከሰማይ የመጣ ጣሟ ይጠገብ ቢጠጣ ቢጠጣ የትካዜ ከርቤ የብስጭት ዕጣን የመላእኮች ቋንቋ የሱራፌል ልሳን ቃናሽ ነፋስ ሆኖ ድምጽሽ ሰረገላ ውሰጃ ተባክሽ ነፍሴን ወደ ሌላ ምግባርሽ አይገጥምም ከዚህ ዓለም ነገር ምንጩን ማን ያውቀዋል ሩቅ ነው ያንቺ አገር ባህሪሽ እንዲያውቀው የሰው ልጅ አእምሮ መመርመር አለበት የነፍስን ተፈጥሮ ነፍስና ሙዚቃ ተመሳሳይ መንታ ባህሪያቸው ረቂቅ የምስጢር ሁኔታ ቢሹት ያልተገኘ የመጡበት ቦታ ሙዚቃም ድምጽ ነው ድምጽ ነው ሙዚቃ የዜማ ምስጢር ከሰራ አካል ገብቶ በመላ ድምስር የሚር መሰመስ ትል በቁም የሚወር ሙዚቃ ድምጽ ነው የድምጽ ማዕበል ከራስ መርሳት ባህር ከእንቅልፍ የሚጥል ሙዚቃ ድምጽ ነው የድምጽ አውሎ ንፋስ የመኖርን ጎጆ የኔነትን ራስ አድሶ ሚሰራ ያረጀውን ሲያፈርስ ይፍረስ ይደምሰው ይናደው ቁልቁል የድምጽ ደማሚት ነው ተራራ ሚነድል ይናድ ይገርስሰው የሰው ልብ ተራራ አረንጓዴ ለብሶ የውሸቱ ጋራ የሆነ ያራዊት የእንስሳት መኖሪያ ምን ያለ ድምጽ ነው የድምጽ ሹክሹክታ የላሜ ደቀቀ የወዳጅ ጨዋታ የኑሮ ደስታ በህይወትም ማፍታ ሙዚቃ ሙዚቃ ድምጽሽ የምትሃት በሐሳብ የሚያመጣ ፍንድቅድቅ ነገሮች አረንጓዴ ብጫ ደማቅ ቢራቢሮች ቷ ብለው የፈነዱ ነጫጭ ጽጌሬዶች በጽባህ ጎት አጥበው ተውበው ሲታዩ ድምጹን ጉልህ አድርገው በአካል የሚያሳዩ የህይወት ደስታን መሳቅ መንከትከቷን ሰርግና ምላሿን ሐላፊም ገነቷን ሙዚቃ ሙዚቃ ዋይታነሽ እህታ የህይወት ሮሮ ለክሶ ወይም ስቅስቅታ 14 ቀጥሎ በሰፈረው ግጥም ውስጥ የሚታየውን የምሰላ ዘዴና የምሰላ አይነት ለዩ ይሰለቻል ወይ ቀስተ ደመናው በህብሩ አሸብርቆ ጎበብ ቀለስ ብሎ በአድማስ በሰማዩ ሰፍኖበት ተንጣሎ ይሰለቻል ወይ መስኩ የልምላሜ ምስጢር በልምላሜ ሰልቶ አምሮ ተሰንግሎ በተፈርጥሮ ጠርቶ ይሰለቻል ወይ የመጸው ምሽቱ አብራጃው ሲነፍስ የህዳር የጥምቀት የተሳሳየር ጨረቃ አጽድላ ተወርዋሪ ኮከብ ሲነጉድ እና ሲበር ይሰለቻል ወይ በክንድ ላይ ሆና ብላ ዘንጠፍ ዘና ሶባ ቀዘቧ የሚያፈቅሯትም ልጅ ፍቅር ሲፈነድቅ ሲሰራ ሲያበጅ ይሰለቻል ወይ የውበት የፍቅር የሐሴት ሲሳይ 15 በሚከተለው ግጥም ውስጥ ተናጋሪውን ድምጸቱና ግጥሙ የተነገረበትን ሁኔታ ግለጹ ያልተማሩ የታለቀ እርሳችሁ የታል ትምርታችሁ የለፋችሁበት የተከላችሁት ሲያሟቹ ሰምቼ እኔ ያልተማሩት ሀበሉ ሲሏቸው ኡ ማለት ጀመሩ በክብር በማዕረግ ወርቅ ማጥለቃቸው ኡ ለማለት ኖሯል ካባ መልበሳቸው ማቅ መደረባቸው አርሙኝ እናንተ እኔ አፈርኩላችሁ ሀቢ ጠፋባቸው እኔ አዘንኩላችሁ።